እንቀጥለዋለን። በጣም ጓጉቼ ነበረ የዛሬ ደርስ፣ በጣም ጥሞኝ ይህ ደርስ ጀማዓው ሊሰማው ይገባል ብዬ ጓጉቼ ስለነበረ የመጀመሪያው ተዕዚሙ ቀውል ረሱሊላሂ ሰለላሁ ዐለይሂ ወሰለም ወሱነቲሂ ወልዒናየቱ ቢአታሪሂ ቢሕፍዚሃ ወዘቢ ዐንሃ የሚለው ነው። ሁለተኛ ምን ሲፋት ፍርቀቲ ናጂያ በድሉ ልጁህዲ ፊ ማዕሪፈት ልሐቂ ወደላኢሊሂ ወዐደሙ ሪዳ ቢአቅዋል ረጁሊ ፊ ዲኒላህ ሚማ ላ ዩአይድሁ ኪታቡን ወላ ሱና ወላ አስሉን አሰለሁ ዑለማኡ ልሙስሊሚን የሚለው ነው። ሌላኛው ምን ፍርቀት ናጂያ መሐበቱ ልሙእሚኒን ወረሕመቱ ልሙስሊሚን ወኑስሑሁም ወከፉ ልአዛ ወሸር ዐንሁም የሚለው ነው። ሌላኛው ምን ሲፋት ልፍርቀት ናጂያ ሰላመቱ ቁሉብህም ወአልሲነትህም ሊሰለፊ ልኡማ ረዲየላሁ ዐንሁም ወአርዳሁም እስከነ ማስረጃዎቻቸው ርዕስ ርዕሶቹ ነው የምነግራቸው ያለሁት። ሌላኛው ምን ሲፋት ሃዚህ ልፍርቀት ናጂያ አልቅያሙ ብዲኒ ዓመለን ብሂ ወዳዕወተን ኢለይህ ወኢቃመተን ልልሑጀት ዓለ ልሙኻሊፊን ለዲን መስራታቸውና መንቀሳቀሳቸው መልፋታቸው ከሰውም ጀዛከላህ ኸይረ ልጀዛ የሚለው እንኳን አለመጠበቃቸው አግሪመንታቸው ከአላህ ስብሓነሁ ወተዓላ ስለሆነ ምን ሲፋት ልፍርቀት ናጂያ አነሲሐቱ ልላህ ወሊኪታቢህ ወሊረሱሊህ ወሊአኢመት ልሙስሊሚን ወዓመትህም ወጣዓቱ ውላት ልአምር وأمرهم بالمعروف وينهيهم عن المنكر بالحكمة والصواب والموعظة الحسنة يميل كجرسن بوهالا ثم إن أهل البدع قسمان ودميلو يقبل يا صفات أهل السنة يعني الفرقة الناجية بن الزياب قال مالتنا كذاب وهالا الفرقة الناجية لنا عنده تكفل البيات شوالو بالفو فرقة الناجية وفرق الضلالة فرقة أهل السنة وفرق أهل البدع بمي لونه من كفاف لونجي إيان دان جروب بوش سما جوية الرانا يرلم سنة يتكتل سني يبالال بدع يتكتل دقمو مبتدع تبلو فترة أن تكتلو يميقواز تبلو يكمتل. من صفات هذه الفرقة الناجية فرقة الحق الطائفة المنصورة المؤيدة بتأييد الله سبحانه وتعالى تعظيم قول رسول الله صلى الله عليه وسلم وسنته والعناية بآثاره بحفظها والذب عنها والرضا بتحكيمها يا نبي صلى الله عليه وسلم نققرات شوم سنة شوم يميا كبروك هنا من صفات الفرقة الناجية نتشو فرقة الناجية انجدي فوكس يميا درقوت نبي من يلو نبرا نبي من يسرو نبرا ሰሓባዎች አካሄዳቸው ምን ነበረ? ደግሞም በቂያችን ነው፣ የእኛ ትርኪ ምርኪ ባንጨምረበት መልካም ነው። ምክንያቱ በቂ ነው። ሱናው መች ሰርተን እንጨርሰዋለን? አያልቅም እኮ ሱናው። ተዕዚሙ ቀውል ረሱሊላሂ ሰለላሁ ዐለይሂ ወሰለም ወሱነቲ የነቢያችን ንግግርና ሱናቸው፣ ሱናቸው ይሰሩት የነበረ ያከናውኑት የነበረ በአጠቃላይ ሱናቸው ነው። ወልዒናየቱ መንከባከብን ቢአታሪሂ ነቢያችን የተዋቸው የተውልን ቅርስ የእሳቸው ህይወት ታሪካቸው በሙሉ ቅርሳችን ነው፣ የእኛ ቅርሳችን ሀብታችን ነው። ያን መንከባከብ ቢሕፍዚሃ እየጠበቅን ወዘቢ አንሃ እየተከላከልንላትም በጠላት እንዳትጠቃ አላህ ስብሓነሁ ወተዓላ ሐረሰህ አላሁ ኢላ ቅያሚ ሳዓ እስከ ዕለተ ቅያማ ድረስ አላህ ይጠብቅልን። የነቢዩ ሰለላሁ ዐለይሂ ወሰለም ቅርስ የነቢዩ ሰለላሁ ዐለይሂ ወሰለም ሱና ቢሕፍዚሃ ወዘቢ አንሃ والرضا بتحكيمها ያቺ የነቢዩ ሱና ሰለላሁ ዐለይሂ ወሰለም ጸንታ እንድትጓዝም ደስተኛ መሆን። ወላሂ በአሁኑ ሰዓት እኔ አንዳንድ ቦታ ስታዘብ ነን ሙስሊም ብቻ ሳይሆን ሙስሊሙ ራሱ ሸሪዓው ጠበቅ ሲል ደስ አይለውም። መንዘላዘል የለመደ አለ። እንደ ልቡ ዝም ብሎ በዋለበት የሚያድር በመሸበት የሚያድር ሰው አለና ሸሪዓ ጠበቅ ሲል የማይወዳለ የማይወዳለስ መስጂድ ለመምጣት እንኳን ያኒ ሱሪ ለብሰው ሲመጡ ትንሽ የማይሰቀጥጣቸው አሉ። ያ የለመደ በሸሪዓ ብቻ እንዳኝ ከተባለ ማን ነው የሚከተለው? ሱብሃንአላህ። አገራችን ስለ ሸሪዓ ተወርቶ በአንድ ወቅት ይባላል አላሁ አዕለም ቢልሐቂቃ እውነት ይሁን ውሸት ብቻ የተባለው ልንገራችሁና ሸሪዓ ይባላል። ሸሪዓ ከታወጀ እኮ የመጀመሪያ እጃቸው የሚቆረጡት ሙስሊሞች ናቸው አሉ። መርካቶ ላይ የሚያጭበረብሩ ብዙ ሙስሊሞች ስላሉ ሸሪዓቸው የሰረቀ ሰው እጅ ይቆረጥ ነው የሚለው፣ እነሱ ናቸው መጀመሪያ የሚቆረጡት ተብሎ ተነገራል። እንግዲህ ሱብሓነላህ ኢላ ሀዘል ሐድ አንድ ሰው በዲኑ አለመኩራቱ፣ በነቢዩ ሰለላሁ ዐለይሂ ወሰለም ሱና አለመኩራቱ በጣም ሼም ያሳፍራል፣ ያሳፍራል። ወላሂ አላህ ሱብሓነሁ ወተዓላ ይወፍቀንና የነቢዩ ሰለላሁ ዐለይሂ ወሰለም ሱና ለመጠበቅ እንዲሁም በላይታችን ላይ እንዲንጸባረቅም አላህ ያግዘን፣ አላህ ይርዳን። ተሕኪሙ ሸሪዐት ረሱሊላህ ሰለላሁ ዐለይሂ ወሰለም ቃለ አላሁ ተዓላ፣ አላህ ምን ይላል? ኢነማ ካነ ቀውለ ልሙእሚኒነ ኢዛ ድዑ ኢላ ላሂ ወረሱሊሂ ሊያሕኩመ በይነሁም አን የቁሉ ሰሚዕና ወአጣዕና ወኡላኢከ ሁሙ ልሙፍሊሑን። ኢነማ ካነ ቀውለ ልሙእሚኒነ፣ የሙእሚኖች ንግግር መሆን የሚገባውማ ኢዛ ድዑ ኢላ ላሂ ወረሱሊሂ፣ ወደ አላህና ወደ መልእክተኛው በሚጠሩ ጊዜ፣ ወደ ቁርአንና ወደ ሐዲት ማለት ነው እንግዲህ። ሊያሕኩመ በይነሁም፣ በመካከላቸው እንዲፈርድ፣ ቁርአንና ሐዲት በመካከላቸው እንዲፈርድ፣ ለማንኛውም ነገር ለህይወት በህይወት ዙሪያቸው ለሚያጋጥማቸው ነገር በሙሉ እንዲፈርዳቸው በሚጠሩ ጊዜ ምን ማለት ነበረባቸው? አንየቁሉ ሰሚዕና ወአጣዕና፣ ሰምተናል ታዘናል ማለት ነበር እንዲገባቸው። ወላሂ ያ ጀማዓ ዒባዳ፣ ሰላት መስገድ፣ ጾም መጾም፣ ዘካ ማውጣት፣ ሐጅ ማድረግ፣ ሌሎች ሌሎች ዒባዳዎች፣ አላህ ስብሓነሁ ወተዓላ የሚወዳቸው ስራዎች ማከናወን በእኛ ላይ የተጣሉ ግዴታ ስለሆኑ ብቻ ሳይሆን እንደ መዝናኛም ልንቆጥራቸው ይገባናል። ቀልባችን ደስ የሚያሰኙት መሆን አለባቸው። አለይኩም ሰላም ወረሕመቱላሂ ወበረካቱ። ቀልባችን ደስ የሚያሰኙት መሆንም መቻል አለባቸው። እንደ ግዴታ መላቀቅ እስተሎ ብዬ እንዲያውም አንዳንድ አባባል አለ፣ በጣም የሚያስጠላ አባባል፣ አማቱን የቀበረ ዒሻን የሰገደ ለጥ ብሎ ያድራል ይባላል። ሱብሓነላህ። አማትም ያቺ የመሰለች ቆንጆ ልጅ ወልዳ አሳድጋ ተንከባክባ አሳድጋ ስለሰጠች ለምን ትሞታለች? አትሙትብኝ በል እንጂ። ዒሻም ዒባዳ ስለሆነ መቼ በደረሰችልኝ፣ ዒሻ ሰግደን ስንጨርስም ሱብሓነላህ አለቀችብን ብለን እንድንቆጭ ይገባናል እንጂ ዒሻን የሰገደ ተገላገለ፣ ላይክ እንደ መዝናኛ አይደለም የሚቆጥረው ማለት ነው። ነቢያችን ግን ሰለላሁ ዐለይሂ ወሰለም በአንጻሩ ምን ያደርጉ ነበረ? አሪሕና ቢሃ ያ ቢላል፣ ቀልባችን እየተበታተነ ነው፣ እስቲ ቢላል ሆይ ኢቃማ አድርግና ቀልባችን እስቲ ዘና አድርግልን ይሉ ነበረ ዓለይሂ ሰላቱ ወሰላም። አላህ ስብሓነሁ ወተዓላ ወለኩም እስወቱን ሐሰነቱን ፊ ረሱሊላህ ይለናል። በአላህ መልእክተኛ ላይ ምርጥ የሆነ አርአያ አለላችሁ፣ የአላህ መልእክተኛን ተከተሉ። የአላህ መልእክተኛ ካልተከተልን ወደ አላህ እንዴት ብለን እንሄዳለን? ጠይብ፣ የሙእሚኖች ንግግራቸው ይህ ነበረ መሆን የነበረበት። የአላህና የአላህ መልእክተኛ ትእዛዝ በሚመጣ ጊዜ አንየቁሉ ሰሚዕና ወአጣዕና፣ ሰምተናል ታዘናል፣ ወኡላኢከ ሁሙ ልሙፍሊሑን። በዱንያም በአኺራም ነጃ የሚወጡ እነሱ ናቸው አለ አላህ ሱብሓነሁ ወተዓላ። በዱንያ የበላይ የሚሆኑት ትክክለኛ ሙእሚኖች ናቸው። ወላ ተሂኑ ወላ ተሕዘኑ ወአንቱም ልአዕለውነ ኢን ኩንቱም ሙእሚኒን። አትተክዙ፣ አትስነፉ፣ አትዳከሙ፣ አትጨነቁ። የበላይነት ለእናንተ ነው የሚሆነው ባይሆን ያመናችሁ ከሆነ ነው። ኢን ኩንቱም ሙእሚኒን፣ አማኞች ከሆናችሁ የበላይነት ለእናንተ ነው። ፊ ዱንያ ወፊ ልበርዘኺ ወልአኺራ፣ በዱንያም በበርዘኽም በአኺራም። አላህ ኢነላህ ዩዳፊዑ አን ለዚነ አመኑ፣ ስላመኑ ሰዎች እኮ አላህ ይከላከልላቸዋል እኮ። አላህ እኮ ነው ጋሻ መከታቸው እኮ አላህ ነው ስብሓነሁ ወተዓላ። وقال الله سبحانه وتعالى فلا وربك لا يؤمنون حتى يحكموك فيما شجر بينهم ثم لا يجدوا في أنفسهم حرجا مما قضيت ويسلموا تسليما. فلا وربك يلم يلم أي هونم على الله سبحانه وتعالى بقيت أملا لهن بني وبرعس يمي لنقره لا يؤمنون إيمان مبلاقنهم حتى يحكموك فيما شجر بينهم بمكاك لاتشو بمكستو تشكر أنتن فراجا درقوس كالوسدو درس አላመኑም ይላል አላህ ስብሓነሁ ወተዓላ። ሙእሚን ለመሰኘት ራሱ አስቀድሞ ቅድመ ሁኔታው ነቢያችን ሰለላሁ ዐለይሂ ወሰለም ያመጡት ሸሪዓቸው ቁርአንና ሐዲት በመካከላችን እንደ ፈራጅ አድርገን እስካልወሰድን ድረስ እስካልያዝን ድረስ ኢማን የሚባል በእኛ ውስጥ የለም። ኢማ ናቂሱል ኢማን ወኢማ ሙናፊቅ፣ ወይም ሙናፊቅ ነው ሰውየው ከላይ ከላይ ሙስሊም መስሏል፣ ወይም ደግሞ ኢማኑ ተመናምኗል። ከለታት አንድ ቀን ሸይጣን በሆነ አጋጣሚ ድምጥማጧ ሊያጠፋት ይችላል ማለት ነው። አላህ ሱብሓነሁ ወተዓላ ይጠብቀንና ፊማ ሸጀረ በይነሁም ሱመ ላ የጅዱ ፊ አንፉሲሂም ሐረጃ፣ ተፈረደልህም ተፈረደብህም በልብህ ላይ ምንም ነገር ለውጥ ሊታይ አይገባም። አስቀድሞ ሸሪዓው ካመንበት ለእኔ ፈረደልኝ በእኔ ላይ ፈረደ ብቻ፣ ሸሪዓው ለሸሪዓው ታዛዥ መሆኔ ብቻ ነው ማረጋገጥ መቻል ያለብኝ። ነቢይ ሰለላሁ ዐለይሂ ወሰለም በጣም አስገራሚ የሆነ ሐዲስ ተናገሩ። ከእለታት አንድ ቀን አንድ ሰሓቢ ነበረ፣ አቡ ምሕጀን ረዲየላሁ ዐንሁ ወአርዳ፣ ታላቅ ሰሓቢ ነው። የሆነ ዑዝር ነበረው። ኸምር ይወዳል፣ ሱብሓነላህ፣ ኸምር ይወዳል። ይገረፋል፣ ገርፈው ይልኩታል። ገርፈው ይልኩትና መልሶ በማግስቱ ይመጣል። አሁንም ሰክሮ እንደገና ገርፈው ይልኩታል። ሶስተኛ ቀን ይመጣል፣ ገርፈው ይልኩታል። መጨረሻ የሚገረፈው ሰውዬ ሳይሰለቸው ገራፊዎች ሰራች ሰለቻቸውና፣ አኽዛከላህ ማ አክሰረ ማ ዩእታ ቢሃ። መስጂድ ያሉ ሰዎች እኮ ናቸው። አላህ ያዋርደህ፣ አላህ ያሳፍረህ፣ ምንኛ መመላለስ ያበዛል ብለው ስርችት ብሏቸው ተናገሩ። ነቢዩ ዓለይሂ ሰላቱ ወሰላም ላ ተልዐኑ፣ አትርገሙት፣ አትርገሙት። ፈኢነሁ ዩሒቡ ላህ ወረሱላህ፣ አላህና የአላህ መልእክተኛ እኮ ይወዳል አሉ። ሱብሓነላህ ወንድም እህቶቼ፣ አላህና የአላህ መልእክተኛ ሐራም ያደረጉት ኸምር እየጠጣ መሐባው የቱ ጋ ነው? መሐባው የቱ ጋ ነው? እስቲ ንገሩኝ፣ መሐባው የቱ ጋ ነው? እስቲ ጻፉልኝ። አላህና የአላህ መልእክተኛ ሐራም ነው ያሉት ኸምር እየጠጣ ነው። ወመዐ ዛሊክ ነቢያችን ሰለላሁ ዐለይሂ ወሰለም ላ ተልዐኑ ፈኢነሁ ዩሒቡ ላህ ወረሱላህ፣ አላህና የአላህ መልእክተኛን ይወዳል አሉ። ውዴታው የቱ ጋ ነው ሲባል ልቡ ላይ አይደለም፣ ሸሪዓ በሱ ላይ እንዲጸድቅ ደስ ብሎት መጥቷል። ኸምር የጠጣ ሰው ይገረፍ ብሏል፣ ሊገረፍ መጥቷል። ለመገረፍ መምጣቱ ዲን አልኢስላም መውደዱ ያሳያል። እኛ በአሁኑ ሰዓት ሊፈረድልን ካልሆነ በስተቀር ሊፈረድብን ከሆነ ደስ ብሎን ወደ መሕከመቱ ሸሪዓ እንሄዳለን እንዴ? እየተነጫነጭን ትክክል አልነበረም መስካሪዎቹ እንዲነበሩ ልንል ካልሆነ በስተቀር ወላኪን እሱ ኸምር ጠጥቶ ሊገረፍ እንደሆነ እያወቀ ይመጣል ይመጣል። ገርፈውም ይልኩታል፣ ሱስ ነውና ይጠጣል። ጠጥቶ መልሶ ደግሞ ይመጣል፣ ይገረፋል። ይኸው ነው እንግዲህ አላህ ስብሓነሁ ወተዓላ ثመ ላ የጅዱ ፊ አንፉሲህም ሐረጃን ሚማ ቀضይተ፣ አንተ በእነሱ ላይ በፈረድከው ፍርድ በልባቸው ምንም አይነት ጭንቀት ምንም አይነት ጥበት እስከማይታይባቸው ድረስ እንጂ አማኞች አይባሉም ይላል። ሱብሓነላህ። በጣም የሚገርማችሁ ይህ ሰሓቢ በነቢያችን ዘመን ዓለይሂ ሰላቱ ወሰላም ይጠጣል፣ ይገረፋል። በአቡበክር ስዲቅ ዘመንም እንደዛው፣ በዑመር ብን አልኸጣብ ዘመንም እንደዛው። ከእለታት አንድ ቀን ሰዕድ ብን አቢ ወቃስ ረዲየላሁ ዐንሁ ወአርዳህ ወደ ጂሃድ ወጥተው ጂሃድ ላይ ሂደውም ኸምር ደብቆ ይዘህ ሂዷል። ወደ ጂሃድ ከመውጣታቸው በፊት ያቺ የለመዳት ኸምር ጠጥቶ ሲወጣ ሰዕድ ብን አቢ ወቃስ ረዲየላሁ ዐንሁ ወአርዳህ አዩትና ዛሬ በዱላ አይደለም እቀጣህ አሉት። ጂሃድ እንዳትሳተፍ ነው ማደርግህ፣ ማዕቀብ ጥልብሃለሁ። ሱብሓነላህ። እኔ ብሆን እንዴት ነው ምለው? ከጦርነት ነፃ ወጣሁኝ እንጂ ምን አሻኝ እል ነበር አይደለ? ከጦርነት ነጃ ወጣሁኝ እሰየው እንኳን አደረጉልኝ ነበር ምለው። ግን አቡ ምሕጀን አለቀሰ፣ በጣም ስቅስቅ ብሎ አለቀሰና ያ አባ ምሕጀን አየህ አይደለ ኸምርን ስለወደድክ ከብዙ ኸይር ነገር ታገድክ እያለ ይህ በቂ የሆነ ውርደት ነው። እንዳንተ አይነቱ ጀግና እዚህ ታስሮ ሰዎች ወንዶች ጂሃድ ሜዳ ላይ ሂደው ሲከታከቱ እያለ ስትሰማው የአቡ የሰዕድ ብን አቢ ወቃስ ልጅ አይምን ባለቤት ስትሰማው ቀስ ብላ ተጠጋቸውና ፕሮሚስ ተጋቡ። ወላሂ አላህ ስብሓነሁ ወተዓላ ጂሃድ ላይ ከገደለኝ ተገላገላችሁ አላት። ከመለሰኝ ግን ቃል እገባልሻለሁ፣ ሁለት እጆች አምጥቼ ሰጥሻለሁ፣ ታስርኛለሽ እንደነበርኩት። ፕሊስ የጂሃድ ፈዲላ እንዳያመልጠኝ ልዋጋ አላት። አሳዘናትና ፈታቸው። ስትፈታው ፈረስ የለውም፣ የሰዕድ ብን አቢ ወቃስ የራሳቸው ፈረስ ይዞ ጂሃድ ውስጥ ገባ። ጂሃድ ውስጥ ገባና ሰዕድ ብን አቢ ወቃስ እግራቸው ተመትተው ስለነበረ ከርቀት ሆነው ነበር የሚያዋጉት። ሲያዩ ፈረሳቸው እዛ መሃል አለች። አቡ ምሕጀን የሚመስል ሰውም እዛው ፈረሲቱ ላይ የጋልባት ይታያሉ። ከርቀት ምን ይላሉ? አደርቡ ደርቡ አቢ ምሕጀን ወልከራ ከረቱ ልበልቃ። አካሃዷ የኔ የበልቃ ፈረሴ አካሃድ ይመስላል። አመታቱ ደግሞ የአቡ ምሕጀን አመታት ይመስላል። ግን ሁለቱንም አስሬያቸው መጥቻለሁ። በጣም የሚገርም መመሳሰል ነው እያሉ ሲሉ መጨረሻ ላይ ሱብሓነላህ ደስ የሚል ጦርነት አድርጎ ያ ሁሉ ጠላት አንበርክኮ ከትፎ ከታትፎ ሲመለስ አልቦት ሰውነቱ ተቆራርጦ ምን ብሎ ብዙ ቦታ ተመትቶ ግን ምንም ነገር አልሆነም። ፈረሳቸውም አልቧት እያለከለከች ደጅ ቁማለች። ሲያዩ ፈረሳቸው ላበላብ ሆናለች። እንዴ ቅድም ሳየው የነበረ እውነት ነው ማለት ነው አሉ። በኋላ ሲያዩት አቡ ምሕጀን ደም በደም ሆኗል። ሱብሓነላህ እንዲያው ትንፋሹ ይቆራረጣል ስትል ገና ነው አልወጣለትም። በኋላ ሲያያቸው አለቀሱ፣ እሳቸውም አለቀሱ። ወላሂ ላ ضربتك عليها ابدا አሉ። ካሁን በኋላ ኸምር ጠጣህ ብዬ ላልገርፍህ አሉት። ወላሂ ላ شربتها ابدا كنت اشربها يوم كنتم تضربونني ወላሂ እኔም አልጠጣም ካሁን በኋላ። ኸምር እኮ ስጠጣ የነበረው እናንተ እየገረፋችሁኝ ወንጀሉ ቅጣቱ እዚህ ይከናወንልኝ ስለነበረ ነው። አንቀጣህም ብላችሁ ለአኼራ የምታከማችሁልኝማ ከሆነ እኔም አልጠጣም አለ። ሱብሓነላህ ሸሪዓ በሱ ላይ በሚፈርድበት ፍርድ ደስተኛ ሁኑ። እንዲያውም የወንጀል ማጽጃ ነው ብሎ ተቀብሎታል። ረዲየላሁ ዐንሁ ወአርዳህ ፈላ ወረቢከ ላ ዩእሚኑን ሐታ ዩሐኪሙከ ፊማ ሸጀረ በይነሁም ሱመ ላ የጅዱ ፊ አንፉሲህም ሐረጀን ሚማ ቀደይት ወዩሰሊሙ ተስሊማ። ንጹህ ልቦና ይዞም የነቢያችን ሰለላሁ ዐለይሂ ወሰለም ፍርድ የቁርአን ፍርድ እስካልተቀበሉ ድረስ በጭራሽ ሙስሊሞች የሚያሰኛቸው ምንም ነገር የለም ይላሉ ነቢዩ ሰለላሁ ዐለይሂ ወሰለም። ለዚህ ነበረ እንግዲህ ያን ኸምር እየጠጣ ሲመጣ የነበረ ሰሓቢ ኢነሁ ዩሒቡ ላህ ወረሱላህ ያሉት። አላህና የአላህ መልእክተኛን እኮ ይወዳል አትርገሙብኝ አሉ ነቢያችን ሰለላሁ ዐለይሂ ወሰለም። አንዳንድ ሰዎች አሉ ቁርአን ብቻ በቂ ነው፣ የነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ አያስፈልገኝም፣ የነቢዩ ሱና አያስፈልገኝም፣ ምን ነው ሲባሉ ለጭቅጭቅ ይዳርጋል ይላሉ። ሱብሓነላህ አልአጁሪዩ የሚባሉ ታላቅ ዓሊም ነበሩ። ሰነዳቸው ወደ ዕምራን ብን ሑሰይን ረዲየላሁ ዐንሁ ወአርዳህ ደርሰው በሚዘግቡት ሐዲስ እንዲህ ይላሉ። ቃለ ሊረጁሊን የቁሉ ላ አዕመሉ ኢላ ቢማ ፊ ኪታቢላሂ ተዓላ፣ በቁርአን ውስጥ ባለ ነገር እንጂ ሐዲስ ምናምን ብሎ ነገር የለም በሌላ አልሰራም ሲል ሰምተውት፣ ኢነከ አሕመቅ ቅላቅል ብጤ ነህ አሉት። ሞኝ የማትረባ ነህ አሉት። ፊ ኪታቢላህ አተጂዱ ፊ ኪታቢላህ ዐዘ ወጀለ አዙሁረ አርበዐን፣ ሶላት መስገድ ግዴታ ነው እንግዲህ። ምን አፍደል ዒባደት ልበደን፣ በሰውነታችን ከሚሰሩ ዒባዳዎች መካከል ቁጥር አንድ ከባዷ ሶላት ነች። የሶላት አስተጋገድ ቁርአን ነው እንደ የገለጸልህ። አራት ረክዓ ስገድ አለህ። ዙሁርና ዐሱር ላይ አትጩህ አለህ። መግሪብና ዒሻ ሱብሕ ላይ ጮኹ ብለህ ቅራ። ሁለት ረክዓ ሶስት ረክዓ አድርገህ ስገድ ያለ ቁርአን ነው እንዲህ አሉት። ሞኝ ነህ አትረባም አሉት። ثم عدد عليه الصلاة والزكاة ونحوهما ዘካንም ቆጠሩለት። ዘካ ይህን ያክል አውጣ፣ ከከብቶች ይህን ያክል ነው፣ ከጥራጥሬ ከበቃዮች እንዲህ ነው ብሎ ቁጥር ያስቀመጠልህ ሐዲስ አይደለም እንዴ? ቁርአንና ሐዲስ እንዴት አድርገህ ነጣጥለህ ታያለህ? ተዕዚሙ ቀውል ረሱሊላህ ሰለላሁ ዐለይሂ ወሰለም ወሱነቲሂ ወልዒናየቱ ቢአታሪሃ ሚን ሲፋት ልፍርቀት ናጂያ ፍርቀቱ አህል ልሐቅ አጣኢፈቱ ልመንሱራ አህሉ ልሐዲስ ጀዓለና ላህ ምንሁም ያ አርሐመ ራሒሚን። አላህዬ ከነሱ ጋር ጨምረን ከነሱ ጋር ቀላቅለንና ጠይብ ኢነ ኪታብ አላህ ጀለ ወዓላ አሕከመ ዛሊክ፣ ቁርአን የአላህ ስብሓነሁ ወተዓላ ከላም ይህንን አጽንቶ ላከ፣ ህጉን አጽንቶ ላከው። ወኢነ ሱነተ ቱፈሲሩ ዛሊክ፣ ሱና የነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ደግሞ ያብራራዋል ብለው ነገሩት ዕምራን እብን ሑሰይን ረዲየላሁ ዐንሁ ወአርዳ። ኢማሙ አሕመድ እብን ሐንበል ሸይባኒ ረሕመቱላሂ ተዓላ ዐለይህ ስለ ዓብዱላህ እብን መስዑድ ረዲየላሁ ዐንሁ ወአርዳ አንስተው ወይም ሰነዳቸው እዛ ድረስ አድርሰው ሲዘግቡ ደግሞ ዓብዱላህ እብን መስዑድ ምናሉ፣ ቃለ ፊል ዋሺመቲ ወልሙስተውሺማ ወልሙተነሚሳ፣ ዋሺማ ጥርሷ የምትነቀስና የሰው ጥርስን የምትነቅስ ሴት፣ ወይም ደግሞ ሙተነሚሳ ቅንድቦቻቸው የሚቀነደቡ ወይም የሰው ቅንድብ የሚቀነድቡ የሚያቀጥኑት ተፈጥሮውን የሚቀይሩ። ማሊያ ላ አልዐኑ መን ለዐነ ረሱሉላሂ ሰለላሁ ዐለይሂ ወሰለም፣ የአላህ መልእክተኛ የረገሙትን አካል ለምን አልረግምም አሉ። ወሁወ ፊ ኪታቢላህ በአላህ ንግግርም ላይ እኮ ተቀምጧል። ወማ አታኩም ረሱሉ ፈኹዙህ ወማ ነሃኩም ዐንሁ ፈንተሁ፣ የአላህ መልእክተኛ ያመጣላችሁ ነገር ተቀበሉት። ንግግራቸውም፣ ስራቸውም፣ ሱናቸውም፣ ሁለመናቸው ሁሉ ትምህርት ነውና ተቀብላችሁ በተግባር አውሉት ይል የለም ወይ? አላህ ስብሓነሁ ወተዓላ እሳቸው የረገሙት ረግማለሁ አሉ። ሙተነሚሳት የሆኑ ሲያዩ ለዕነቱላህ ዓለይክ ይላሉ። ለምን ለዐነ አላህ አልዋሺመተ ወልሙስተውሺማ ወናሚሰተ ወልሙተነሚሳ ወልሙተፈልጃት ልልሑስን ለውበት ሲሉ ደግሞ ጥርሳቸው የተበላሸ ሆኖ ሳይሆን ጥርሳቸው መልካም ሆኖ ሳለ ግን ለውበት ሲሉ የሚፈነጩት ፍንጭት የሚያወጡበት መሃሉን ይሰነጥቁታል በቢላዋ ከትፎ ምን ብለው ሲያበቁ እንደ አፋሮቹ አካባቢ ማለት ነው። አላህ ስብሓነሁ ወተዓላ ይጠብቀንና የአላህ መልእክተኛ በዚህ መልኩ ረግመዋቸው ሳሉ እኔ ለምን አልረግማቸውም ይሉ ነበረ። ዐብዱላህ ብን መስዑድ ረዲየላሁ ዐንሁ ወአርዳ ምን ያህል የነቢያችን ሰለላሁ ዐለይሂ ወሰለም ሱናና የነቢዩ ዐለይሂ ሰላቱ ወሰላም ንግግር በምን ያህል ያከብሩት እንደነበረ ነው። ኢማሙ አሕመድ ብን ሐንበል ሸይባኒ ረሕመቱላሂ ተዓላ ዐለይህ በጊዜው የነበረ አሚር አስቸግሯቸው ሊያስራቸው ሊገላቸው ቁርአን መክሉቅ ነው ካላልክ እገላሃለሁ ፈልጠሃለሁ እያለ ሲያስቸግራቸው የነበረ ሰው ሸሽተው አንድ ሰው ዘንድ ይደበቃሉ። በጣም አመቺ የሆነ ቦታ ነው። ሶስት ቀንና ሶስት ሌሊት ተቀምጠው ሲያበቁ መጨረሻ ላይ ለባለቤቱ እባክህ ቦታ ቀይርልኝ አሉት። ቦታ ቀይርልኝ ሲሉት ላላላ ከዚህ የተሻለ ሰላም የሆነ ቦታ አላገኝልህም አሉት። ላ የሆነ ነገር እሰጥሃለሁ፣ የሆነ ጥቅም እሰጥሃለሁ፣ ቀይርልኝ ቦታው አሉት። በኋላ እንደምንም ብሎ ቦታ ቀየረላቸውና ምንድን ነው እሱ ሲላቸው ላ የንበጊ ሊመን የተቢዑ አቅዋለ ረሱልላህ ሰለላሁ ዐለይሂ ወሰለም አላ የተቢዐ ሀድየሁ ወሱነና የነቢዩ ሰለላሁ ዐለይሂ ወሰለም ንግግር ለሚከተል ሰው የእሳቸው ስራ ለማይከተል ኸይር የለውም አሉ። ነቢዩ ዐለይሂ ሰላቱ ወሰላም ጋሩ ሒራ ላይ ጋሩ ሰውር ላይ ሶስት ቀንና ሶስት ሌሊት ነው የቆዩት። ከመካ ሰናዲዱ ቁረይሽ ዐለይህም ምን አላህ ማ የስተሐቁነህ ነቢያችንን ሰለላሁ ዐለይሂ ወሰለም ለመግደል ሲያሳድዱ በነበረበት ሁኔታ ዋሻ ውስጥ ሶስት ቀንና ሶስት ሌሊት ነው የተደበቁት። የእሳቸው ሱና እከተላለሁኝ እያልኩኝ እሳቸው የሰሩት ካልሰራሁኝ ትርጉም የለውም አሉ። ከነቢያችን ጋር እንድመሳሰል ከተደበቅኩበት መውጣት አለብኝ ብለው ኢማሙ አሕመድ ብን ሐንበል ሸይባኒ ረሕመቱላሂ ተዓላ ዐለይህ ወገፈረ ላሁ ለና ወላ ያከናውኑበት ሁኔታ አለ። طيب እንግዲህ صفات الفرقة الناجية የነቢዩ ንግግር፣ የነቢዩ ስራ፣ የነቢዩ ሁለመናቸው የሚያከብሩ ነቢያችን ሰርተውታል። خلاص ለኔ والله በጣም የሚገርም አንድ ወንድሜ እያጫወተኝ ኢሮፕ አገር ነው አንድት ክርስቲያን ቆይታ የሰለመች ነጭ ነች። ስለ ዲን الاسلام ስለ ሴቶች ምን ይላል አለች። ምን ይላል ስትል ሂጃብ ያዛቸዋል ብቻ እየተጨናነቁ እንዳይከፋት እንጂ አሁን ሰልማ እንዴት ሂጃብ እናዛታለን እያሉ ሴቶች ሂጃብ ማድረግ አለባቸው ለሴቶች እንዲህ ነው እንዲህ ነው እንዲህ ነው እንዲህ ነው ሲሉ ሁሉም አከናወነችው። ሂጃቡም ጅልባቡም ኒቃቡም አድርጋ መጣች። ሱብሃንአላህ። በኋላ ያ ዳዒ ወንድማችን እንዴት ይህንን ጅልባብ እንዴት ይህንን ኒቃብ አደረግሽ ብሎ ሲጠይቃት ቁርአን ስላዘዘ አለችው። ቁርአን ስላዘዘን ኸላስ ታዛዥ ነኝ። ምክንያቱስ ታውቂዋለሽ ወይ? ለአንቺ ብሎ ነው ወይምስ አንቺን ለመጨቆን ፈልጎ ነው ሲላት ምክንያቱ ማወቅ አያስፈልገኝም አለች። የአላህ ትዕዛዝ መሆኑ ብቻ በቂ ነው። የአላህ ትዕዛዝ መሆኑ ብቻ በቂ ነው። ኸላስ ለምን እንደታዘዝኩኝ እሱ መመራመር አያስፈልገኝም አለች። ስንቶቻችሁ ናችሁ እህቶቼ ጅልባብ ስታደርጉ ሒጃብ ስታደርጉ ምክንያቱ ምንድን ነው? ሐራምነት ውስጥ ከባድ ነው ወይ ነውስ ቀላል ነው? ስንቶቻችሁ ናችሁ ወንድሞቼ የአላህ ስብሓነሁ ወተዓላ ዲን የነቢያችን ሰለላሁ ዐለይሂ ወሰለም ሱና ወደ እኛ በሚመጣለን ጊዜ ዋጅብ ነው ሱና ነው? ዋጅብነት ውስጥ ጠበቅ ያለ ነው ወይምስ ቀለል ያለ ነው እያልን የምናጣራ ወንድሞች ስንትና ስንት አለን? ይህች ሴት ትላንትና ሰልማ በማግስቱ ዲን አልኢስላም ለሴቶች ይህ ያዛል ሲሏት ያ ትዕዛዝ በሙሉ በተግባር አዋለች። አላህ ስብሓነሁ ወተዓላ አላህ ከሚወዳቸው ደጋግ ሴቶች መካከል ይቀላቅልልን። ይህች ውብ የሆነች ቆንጅዬ ባላያትም ማሻ አላህ ሒጃቡ አምሮባታል፣ ጅልባቡም ኒቃቡም አምሮባታል። አላህ ስብሓነሁ ወተዓላ ጀነተል ፍርደውስም ያምርብሻል ብሎ ጀነተል ፍርደውስ ይክተታት ያ ረቢ አርሐመ ራሒሚን። ጠይብ ወሚን ሲፋቲ ፍርቀቲ ናጂያ ፍርቀቱ አህሊል ሐቅ የሚባሉት ከመገለጫ ባህሪያቶቻቸው መካከል በድሉል ጁህዲ ፊ ማዕሪፈት ልሐቂ ወደላኢልሂ፣ በድሉል ጁህዲ ፊ ማዕሪፈት ልሐቂ ወደላኢልሂ፣ ሐቅን ለማወቅ ትግል ማድረግ፣ ጥረት ማድረግ፣ ሐቅን ለማወቅ ጥረት ማድረግ። በድሉል ጁህዲ ፊ ማዕሪፈት ልሐቂ ወደላኢልሂ፣ እውነትን ለማወቅ የተቻላቸውን ማድረግ፣ ወደላኢልሂ ማስረጃዎችም እንደዚሁ ማስረጃዎች ለማግኘትም የተቻላቸው ሁሉ ማድረግ። በድሉል ጁህዲ ፊ ማዕሪፈት ልሐቂ ወደላኢልሂ ወዓደሙ ሪዳ ቢአቅዋል ረጁል ቢአቅዋል ርጃል ፊ ዲንላህ ሚማ ላ ዩአይድሁ ኪታቡን ወላ ሱነቱን ወላ አስሉን አሰለሁ ዑለማኡ ልሙስሊሚን። ወዓደሙ ሪዳ አለመደሰት ደግሞ ቢአቅዋል ርጃል በሰዎች ንግግር፣ ሰዎች ሸኽ ከሌ የሚባሉ እንዲህ ብለዋል፣ ሸኽ ከሌት የምትባል እንዲህ ብላለች እያሉ በሆነ ባልሆነ የማይታለሉ የሆኑ ጠንካሮች ማለት ናቸው። ቢአቅዋል ርጃል ፊ ዲንላህ ሚማ ላ ዩአይድሁ ኪታቡን ወላ ሱና፣ የአላህ ከላምና የአላህ ንግግር ሱብሓነሁ ወተዓላ እንደዚሁም ደግሞ የነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ የማይደግፈው ከሆነ እከለ እንዲህ አለ እከሊት እንዲህ አለች እያሉ ደስተኛ የማይሆኑ ማስረጃ ላይ ፎከስ የሚያደርጉ ጠንከር ብለው የሚቀመጡ ወላ አስሉን አሰለሁ ዑለማኡ ልሙስሊሚን የሙስሊሞች ምሁራኖች ሊቃውንቶች ታላላቅ ዑለማኡ ረባንይን ላ ዑለማኡ ዓልማንይን ዑለማ አልዓልማንይን ሳይሆኑ ዑለማ ረባንይን የሆኑት መሰረት ያላደረጉትም እንደ መሰረት አድርገው የማይዙ ሲሆን ነው። እንደ መሰረት አድርገው የማይዙ መሆን አለባቸው። قال الله سبحانه وتعالى الله سبحانه وتعالى يلال الذين يستمعون القول فيتبعون أحسنه أولئك الذين هداهم الله وأولئك هم أولو الألباب الذين دقاقي الله باروش النزالاتشو يستمعون القول نققرن يسمونا نققرن سمتو فيتبعون أحسنه يمي أمرون يمي كتلو يهونناتشو أحسن يمي بالو يمي أمرو بمندنو من لكاوكوهن بكتاب الله وسنة رسوله صلى الله عليه وسلم በአላህ ስብሓነሁ ወተዓላ ቁርአንና በነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ በነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ አፎነ ጀማዓ እንዴ ማይክ ያዙልን ኢንሻአላህ።